ሪታ ሆይ ከሞት ህይወት ይመረጣል ብል ሰው ነፍሶን ያድናል በስም ታዛስር ያድራል ብል ሰው ነፍሶን ያድናል በስም ታዛስር ያድራል በልቡ አንተን ፈላጊ ስምን ጠሪ ይባረካል ለኑሮ የሚያስቀድም የደስታን ካባ ይደርባል ከርኩዘ ታርቀዋለ በልቡ ዙፋን ላይ ነግሰ ሰላምን በውስጣ ኖሮ ይጓዛል ደስታን ጨምሮ ጌታ ሆይ ከሞት ህይወት ይመረጣል ብል ሰው ነፍሶን ያድናል በስም ታዛስር ያድራል ብል ሰው ነፍሶን ያድናል በስም ታዛስር ያድራል በልቡ አንተን ፈላጊ ስምን ጠሪ ይባረካል ለኑሮ የሚያስቀድም የደስታን ካባ ይደርባል ከርኩዘ ታርቀዋለ በልቡ ዙፋን ላይ ነግሰ ሰላምን በውስጣ ኖሮ ይጓዛል ደስታን ጨምሮ